ورحمة الله وبركاته السمان. أعوذ بالله من الشيطان الرجيم. إنا بلوناهم كما بلونا أصحاب الجنة أصحاب الجنة إذ أقسموا ليصرمنها مصبحين ولا يستثنون فطاف عليها طائفة من ربك وهم نائمون فأصبحت كالصريم فتصبحين أن اغدوا على حرثكم إن كنتم صارمين فانطلقوا وهم يخافتون ألا يدخلنها اليوم عليكم مسكين وغدوا على حرد قادرين فلما رأوها قالوا إنا لضالون بل نحن محرومون. صدق الله العظيم، جزاكم الله خيرا الجزاء. يعني تفسيراتشن عند قصانو الله سبحانه وتعالى لقريشو لياسفراراتشو سيفلق يدرو كنبياتشن صلى الله عليه وسلم بفيت يتكستو بيمن كتما بيمن كتما وش عندو عند كتما نو كنتنو صنعاء صنعاء وانا كتما نو عدلم يمن ከዛ 60 ኪሎ ሜትር ራቅ ብሎ የሚገኘው አንድ ከተማ እዛ አንድ ሰው ነበር። አይስማ አይሰማ ቢንት ሰይድ ምን ነው አይሰማ? እሺ ይሰማል። እና በዛ ጊዜ ተከሰተው ቅሳ በጣም ብዙ ጊዜ ነው የፈሰርኩት ያያ ممكن ሁለት ጊዜ ፈስረዋለሁ በዚህና በሌላ ሩም እንደዚህ ታውቁታላችሁ። ግን እንግዲህ ይለፈው አንልም እንዳለን አስቀምጣለን ላይ ላይም ለመግለጽ ይቻላል። አሁን ይሄ ቅሳ የተከሰተው በየመን ነው። የመን 60 ኪሎ ሜትር ራቅ ብሎ ከዋና ከተማ ይህ ሰውየው ነቢያችን እንደሚሉት በየመን ከተማ ነበር አሉ። እና የርሻ ቦታ ነበረው፣ ትልቅ ጋርደን ነበረው፣ ብዙ አትክልትና ብዙ ፍራፍሬ ብዙ እንትን የነበረው የርሻ ቦታ ነበረው። ማለት ስንት ጋሻ መሬት እንደሆነ አላውቅም። አሁን ምን ያደርጋል እሱ ለሀያ አመት ያህል እኮ ነው ወንድሞች፣ ለሀያ አመት ያህል ምርቱ ሲገባ እህሉ ሲገባ በሶስት ይከፍለዋል። እህል ከሆነ ሲታጨድ ፍራፍሬ ከሆነ ደግሞ ሲቀነጠብ እንደዚህ በሶስት ይከፍለው ነበር። አንድ ሶስተኛ ወደ ቤቱ ያስገባል። ለቤቱ ያኒ ለቤተሰቦቹ ቀለብ ማለት ነው። አንድ ሶስተኛ ቀጥታ ለምስኪን ይሰጣል። ምስኪኖቹ ለሀያ አመት ያውቁ ነበር። ይህ እርሻ የገሌ እርሻ ሲታጨድ ያቃሉ እነሱ። የከተማው ምስኪኖች በየአመቱ ምን እንደሚሰጣቸው ያቃሉ። ስለዚህ በዛ ጊዜ ይመጡና እሱ ደግሞ እንደዚህ ስላለመዳቸው ይሰጣቸዋል። እንግዲህ አንድ ሶስተኛ ለምስኪን፣ አንድ ሶስተኛ ለቤቱ፣ አንድ ሶስተኛ ደግሞ ወደ መሬቱ ይመለሳል። ለምሳሌ ስንዴ ከሆነ ይዘራል፣ ምን ከሆነ እንደዚህ እንደዚህ ያኒ ሽጦ ለምሳሌ ለመሬቱ አገልግሎት ገንዘብ ያስፈልገዋል። ለመሬቱ አገልግሎት፣ ለመሬቱ፣ ለሰራተኛ፣ ለምን ለምን ለምን ያደርጋል። ኢደን ዘ ቤስት ወይ የሚከተለው የነበረው አላህ የሰጠው ሪዝቅ በሶስት ከፍሎ አንዱ ለሱና ለቤተሰቡ፣ አንዱ ለመሬቱ ራሱ ለማገልገል፣ አንዱ ደግሞ ለምስኪን ነበር። እንደዚህ ብሎ ለስንት አመት ሲሄድ አራት አምስት ልጆች ነበሩት፣ ወንድ ልጆች ነበሩት። ይህን ስራ ሲሰራ አይወዱም ነበር፣ ምክንያቱም እንደ አባታቸው አይደሉም። አባታቸው ሱብሃንአላህ አልዓዚም አላህ የሚፈራና የምስኪን ሀቅ የሚያውቅ የልጆቹን ሀቅ የሚያውቅ ነው። እነሱ ግን አይወዱም፣ ግን ደፍረው እንዴት ነው አባቴ እንደዚህ ታደርጋለህ ሊሉች አልቻሉም። በዚህ አይነት ለብዙ አመታት ይሄዳል። አላህ ምን ያደርጋል? እርሻው በረካ ያደርግለትና በየአመቱ እየጨመረ ይሄዳል። በየአመቱ እየጨመረ ይሄዳል። በረካ አደረገለት፣ በጣም እየሰፋ መሬቱ እየሰፋ ምርቱ እየበዛ ምናምን ሄደ ማለት ነው። ከሀያ አመት በኋላ እንግዲህ እድሜ መጣና ሰውየው በሞት ከዚህ ዓለም ይለያል። ያኔት ወላሂ አልዓዚም ይገርማል ወንድሞች፣ አባትህ ሲሞት እሺ፣ ቀስ ብለህ ወደ መጥፎ ነገር ቀስ ብለህ ብትሄድ እንኳን ደህና ነው። ወዲያውኑ በዛ ቀን እኮ ነው የወሰኑት። በዛ ጊዜ ሳይውሉ ሳያድሩ መጥፎ ነገር ወሰኑት ልጆቹ። አሁን መጥፎ ነገር ምንድን ነው የወሰኑ? አንድ ምስኪን ከዚህ ከእርሻ ቦታችን ለአንድ ምስኪን አንሰጥም። ላ መስጠት ብቻ አይደለም፣ አንድ ምስኪን እንኳን የእኛ መሬት እንኳን አይረግጥም አሉ። የእኛ እርሻ ቦታ አይረግጥም፣ ምስኪን የሚባለው ነገር አይረግጥም እንኳን ሊወስድ። እንደዚህ ተስማሙ ማለት ነው። እሺ ከተስማሙ በኋላ አላህ ስብሓነ ወተዓላ ምንድን ነው ያለው በቁርአን? ወየምኩሩነ ወየምኩሩ ላህ ወላሁ ኸይሩ ልማኪሪን። እናንተ አስቡ፣ መጥፎ ነገር አስቡ። አላህ በበኩሉ ደግሞ የእናንተ መጥፎ ነገር ለመውደቅና ለማበላሸት ያስባል። ሁለታችሁም አስቡ፣ አላህም ያስባል፣ አንተም አስብ። የማን ሀሳብ የማን እንትን ነው የሚያሸንፍ እናያለን። ይህ ማለት ነው ትርጉሙ። ወየምኩሩን ወየምኩሩ ላህ ማን ነው? ወላሁ ኸይሩ ልማኪሪን። ላኪን የሚያሸንፈው አላህ ነው። እዚህ ደግሞ እነሱ መጥፎ ነገር አሰቡና ምስኪን እንዳይወስድ ብሎ ሲያስቡ አላህ ደግሞ ምን አደረገ? ያቺ ሌሊት ያሰቡባት ሌሊት ለጥዋቱ መሬት እርሻ ቦታቸው ሄደው ሰው ሳያይ ማንም ሰው ሳያይ እርሻውን ዝግት አድርገው እህሉን አጭደው አትክልቱን እንትን አድርገው ወደ ቤታቸው ሊያስገቡ ወስነዋል። ለጥዋት ቀጠሮ አደረጉ። አላህ ስብሓን ተዓላ እንዳደረገ ሌሊት ገና ሳይነሱ ንፋስ፣ ዓቂም የሆነ ንፋስ። ምንድን ነው ዓቂም ወንድሞች? ጠል የሌለው ውሃ የሌለው በል በእንትኑ ንፋሱ በሆዱ በውስጡ ነበልባል እሳት ይዞ አላህ ላከው ማለት ነው። እንደዚህ አለ እንዴ? አው አላህ እኮ ንፋስ እኮ የፈጠረው አላህ ነው። ከፈለገ ውሃ ያስገባበታል፣ ከፈለገ ነበልባል እሳት ያስገባበታል። የማይታይ ራሱ ንፋሱ የሚያቃጥል ይሆናል። ከፈለገም ሌላ ሌላ ይጨምርበታል ማለት ነው። እና የሰይድና ኢብራሂም እሳት ኩኒ በርደን ወሰላምን ያለ ጌታ እሱ ነው። ይህን ንፋስ የለቀቀባቸው እሱ ነው፣ ሌላ ኢላህ አይደለም። የሰይድና ሙሳ ባህርን የከፈተው እና ፊርዖን ሲመጣ የዘጋው እሱ ነው። ይህም ነገር ያደረገው ስለዚህ ምን አለ የቁል ስብሓነ ወተዓላ ኢና በለውናሁም ከማ በለውና አስሓብ አልጀና። እናንተ ሰዎች የቁረሹ የመካ ሰዎች እኮ እነዛ ድሮ የነበሩ በየመን የነበሩ ያወረድንባቸው ቅጣት እንደዚህ እኮ እንቀጣቸዋለን ይላል። ምንድን ነው? ኢዝ አቅሰሙ ለየስሪሙነሃ ሙስቢሒን ምለዋል። ወላሂ ብለው ምለዋል። ነገ ጥዋት ፀሐይ ሳትወጣ እዛ ሄደን ሰራተኞቹ ይዘን እህሉን አጭደን ምን አድርገን ባዶ እናስቀረዋለን። እርሻ ቦታው በሙሉ ወደ ቤታችን እናስገባለን። ይህ አንድ ሶስተኛ ሶስተኛ ምንባል የለም። አባታችን የሚያደርገው የነበረ ዝም ብሎ አሮጌ የሆነ አባት የማያስብ አባት ነበር አሉ። ኢዝ አቅሰሙ ለየስሪሙነሃ ሙስቢሒን ለየስሪሙነ አሰርም ማዕናሃ ጀዝ ወቀጠዕ ለየስሪሙነሃ ያኒ ከስር መሰረቱ አንዲት ፍሬ እንኳን ሳናስቀር ማለት ነው። ቁርጥ አድርገን አንዲት ፍሬ ወይም አንድ እህል ሳናስቀር በሙሉ ወደ ቤታችን እናስገባዋለን አሉ። ወላ የስተትኑን ወላ የስተትኑን ያዕኒ በሁለት ተተርጉመዋል። ወላ የስተትኑን ኢዝ አቅሰሙ ለየስሪሙነሃ ሙስቢሒን ወላ የስተትኑን ማለት አንድ ትርጉሙ ምንድን ነው? ምንም አናስቀርም። እስቲትናእ ማለት ይህን ይህን አድርግ ይህን ይህን ግን ተወው ትሏለ። እስቲትናእ ማለት አንድ ነገር ሳናስቀር። እሺ አንዲት ፍሬ እንኳን እንትን አናደርግም አናስቀር ብለዋል። ይህ የስተትኑ ማለት ሁሉም እንወስደዋለን ማለት ነው ሳናስቀር። ወላ የስተትኑ ሁለተኛ ትርጉሙ ግን ደከም ያለ ትርጉም እንኳን ቢሆን ወላ የስተትኑ ማለት አላህ ከፈለገ ኢንሻአላህ አላሉም። ኢንሻአላህ አላሉም። በቃ እንችላለን ነገ ጠዋት ተነስተን መሬቱን ላጣርገን በቃ እንወስደዋለን ኢንሻአላህ አላሉም። በችሎታቸው ላይ ተመረኮዙ፣ እንደዚህ በችሎታቸው ተማመኑ። አላህ ደግሞ በጣም ነው የሚያበሽቀው ይህ ነገር። ወላ የስተትኑን ወለም የቁሉ ኢንሻአላህ ከማ ቃለ ስብሓነ ወተዓላ ወላ ተቁለነ ሊሸይእን እኒ ፋዒሉን ዛሊከ ቀደን ኢላ አን የሻ አላህ። ለነቢያችን እኮ ነው ያ ሙሐመድ ያ ረሱለና ሰለላሁ ዐለይሂ ወሰለም እኔ ነገ እንደዚህ አደርጋለሁ አትበል፣ እንሻ አላህ በል። ለማንኛውም ነገር አትችልም፣ አላህ ካልፈለገውና እንሻ አላህ እንደዚህ አደርጋለሁ በል። እነዚህ ደግሞ እንሻ አላህ አላሉምና አላህ ቀጣቸው ይላል። እሺ فطاف عليها طائف من ربك وهم نائمون تنيتو يالو ليليت يا اتو نفاس متو اسات نبلبال يزو نفاس متا لسارغو بقى درق ادرغو بريتو اندليل بقى عمد ادرغو اسات انتنو قطلا قطل لمثال سار سيقاتل من هولا وندموش سار سيقاتل اشوا ወይም አመድ ነው የሚቀረው፣ አመድ አደረገው ማለት ነው። ፈጣፈ ደግሞ ይውላችሁ ቦምብ አድርጎ አላለም፣ ወይም ድምጽ ያለው ነበልባል አላለም። ጣኢፍ ማለት ድምጽ የሌለው እንደዚህ የማይታወቅ ዝም ብሎ እኮ ነው። እንደዚህ ድምጽም የለውም፣ አይታይም፣ አይያዝም። በቃ እንደዚህ በሌሊቱ ሰው ሳያውቀው ለመሬቱ ብቻ ለእርሻ ቦታው ብቻ ንፋስ ለቀቀበት አላህ። ለአገሪቱ ቢሆን ያውቁ ነበር። ልብ በሉ ወንድሞች፣ ንፋሱ የመጣ ከነ ቤቶቹና ከነ ከተማው ጭምር ቢሆን ረ ትናንትና የመጣ ንፋስ እኮ ነው መሬታችን ያቃጠለ ይባል ነበር። ላ አላህ የለቀቀው እሳት የያዘ ንፋስ ለመሬቱ ብቻ ለእርሻ ቦታ ብቻ፣ ምክንያቱም እነሱ ተኝተዋል። የቁል ማእኹዙ ምን አጠዋፍ ወሁወ አልመሺ ሐውለ ሸይ ምን ኩል ነዋሒህ ወምንሁ አጠዋፍ ሐውለ አልካዕባ ወአክተር ማ ይስተዕመል ለፍዝ ጣኢፍ ፊ ሸር፣ ለመጥፎ ነገር ነው የሚጠቀሙበት እንትን ጣኢፍ። ፈጣፈ ዓለይሃ ጣኢፉ ምን ረቢከ ወሁም ናኢሙን። ናም ከሊመት ጣኢፍ ገባችሁ ወንድሞች? ጣኢፍ ማለት አለ ድምጽ ሳይታወቅ በቃ ለምን ብሎ የሚመጣ ነው። አላህ ሱብሃነሁ ወተዓላ በሌላ ቁርአን ምን አለ? ኢነለዚነ ተቀው፣ እነዛ ሙእሚኖቹ ዒልም ያላቸው ኢማን ያላቸው ሰዎች ኢዛ መሰሁም ጣኢፉ ሚነ ሸይጣን፣ ሸይጣን አይታይም። ሸይጣን በጭንቅላት አንድ ነገር አይሰማህም፣ በውስጥ ውስጥ ግን ያወሰውስሃል። ይህ ነው ጣኢፍ የሚባለው። ገባችሁ ወንድሞች? ሸይጣን ያኒ በሐሳብህ አንድ ነገር ያመጣና ትወሰውሳለህ፣ ሸክ ታረጋለህ፣ መጥፎ ነገር አድርግ አድርግ አድርግ ይልሃል። ይህ ነው ጣይፍ። ኢነ ለዚነ اتقوا إذا مسهم طائف من الشيطان تذكروا فإذا هم مبصرون مؤمن كوني عند نجر متفاسب سمت أبه مؤمن كتاي يفترن يا أكان يهكو كشيطان ويلان أعوذ بالله من الشيطان الرجيم بلو ذكر يا بزار جيلي هنا سوس جاهلي هنا سو عند نجر سمت أبه ما شاء الله يترقموان عند فلنقى سيدنا عبد القادر الجيلاني والنموج عبد القادر الجيلاني ولي ابن عم بلو أمت أمت من هذا الغبت وهو شيخ موحد من أهل السنة والجماعة نبرو سي عبد القادر الجيلاني ينبر بس زمن لك كشيخ الإسلام ابن تيمية أبرون ينبرو أن عبد القادر الجيلاني كان نزابت عبادة ميابزو ذكر ميابزو مجلس نبراتشو مصحفهم كان يقال لي أهون يا عبد القادر الجيلاني مصحف كان يقال لي درساتشو يتصاف نبر عندك أن بمن قد يهدو دامنا أيونا كدامنا ودمس سمو من يميل دمس يا عبد القادر الجيلاني أنت كو أبك تهال الله بتآمن ويودده بسره بعلم سلا وودده بتسقدم بتسقدم أهون من أنت اللو ما يقودهم أيتك مهم مكناتهم مول تهال بكا ملت تيال أجر سلاله الله سبحانه وتعالى عفو بالحال كهم بولا بتسجدم بتسجدم وانجل بتارجم بتارجم من أمن من ما دلهم يميل دبس سما إني بهون أنت بتون شيء أبواني سوان دمي سمتال تنان تنكو بدام منا وكن لذي سماهو دي على شاه إبراهيم أدلو من دي ساتشو يالا غني سما ماني غنيال ولنا تشو إلنيال أبوانيس أبوانيس يسمانو أو دي ولا كوالو كوبان نادر غلاچونو زياران داد اندزي بلو يناغرا اني دومو انفالو بقى يعني فندت فندت فندت بيه لتكوس نفلغو اندزي بسما لكن الله من عليه ان الذين اتقوا اذا مسهم طائف نو هنا اذا مسهم طائف من الشيطان تذكروا عبد القادر الجيلاني قد تاوقوا اخسأ يا عدو الله تفعل بك اخسأ يا عدو الله روت انت شيطان مهم كناك اللهنا زنبل ملاسني قرط كفو كالله رحمة الله يترده بلو سدبوت اوكو جاهل قنا هاك هنا جاهل هاك اهون لمسالي ابزانيا واندموش لب بلو يه زياراتنا يه ولينا يه قبا ميادر قلت منا من دزي بمولو بزيه متاكونو تنش علم منا من كامتا تنش عما يراس تمتعام كادر رجي قفتان لبس كادر رجي كذا هلا دعاء كادر رجي خلاص مولانا مولانا مولا السلمو بك راسوني تلك هونال كذا كس كس كس كس بلو يجو مسامي جمرالو كس كس بلو راسو مسامي جمرالو اندقنا بكس بكس اقرو مسامي جمرالو كذا سيموت بكا دريحة درقلت زيارة درقلت يبالا بزينو ممت او شيطان بزي بزينو ميقباب سلزي عالمي هوني الله نمياك قد تذكروا فإذا هم مبصرون اشي اذن فطاف عليها طائف من ربك وهم نائمون فأصبحت كالصريم بالسين ولا بالصاد كالصريم صاد بس كالصريم ايش معنى صريم كما يقول القرطبي الليل المظلم مريتكنو الرشاو لك ألماي هوني أشوا أمد أفر هونيش كالليل المظلم أي احترقت فصارت كالليل الأسود لكن الليل تشألما مريتو تشألما هوني تقر هوني أفر ما بقى يتكات على سار بچا تعال لهزا سبحان الله إسان هل تلوك وسم بومب مال سمانم من مال ويم يتبنجا دبس هل سمانم طيب من دنو طائف نو نفاس إسات بوستو يزل نو وعن ابن عباس يقول فأصبحت كالصريم كالرماد الأسود رماد مالت أفر مالت نو زو سار زو انش أتسب سبا إساس تاكات البت يميكر أفر السنو فتنادوا مصبحين أهون انجري لك كترون دو السدو توات صحيح كموت أتوا بفيت أمستون دموش تغنانيو ምን አሉ? እንግዲህ አሁን እንሄድና ፀሐይ ሳትጠልቅ የእርሻው ፍራፍሬና እህል በሙሉ ማንም ምስኪን መምጣት የለበትም፣ እግሩ እንኳን እዛ መርገጥ የለበትም አሉ። ፈተናደው ሙስቢሒን ያኒ ሱቡሕ ተገናኙ። አንግዱ ዓላ ሐርሲኩም እንሂድ እንግዲህ ስ እንጀምር እንሂድ አንግዱ ዓላ ሐርሲኩም ኢንኩንቱም ሳሪሚን። አሁን ተስማምተናል አይደለም? እርግጠኛ ነኝ በጣም ያኒ ወስነናል። ምንም ነገር ወደ ኋላ የምንለው ነገር የለም። ሀነ ማዕና ሳሪሚን አው እንግዲህ እንሂድ አሉ። ኢንኩንቱም ሙስሪን ያኒ በእውነት ከልባችን ከሆነ የተስማማ ነው እንሂድ አሉ። ፈንጠለቁ ወሁም የተኻፈቱን። ተመልከቱ ትንኩልናቸው እኮ ነው። ከቤታቸው አምስቱም ወጡና እየሄዱ ቀስ በል እኮ ሰው እንዳይሰማ፣ እረ እግርህ ቀስ አድርገው እንዲ እዚህ እነዚህ ምስኪኖች እንዳይሰሙን እኮ እባክህ፣ እነዚህ ጎረቤታችን እንዳይሰሙ የት ነው የሚሄዱ ብሎ ደግሞ ጎራ ብሎ ካየን እኮ ያኒ ይነቃብናል። ቀስ በል። ፈንጠለቁ ወሁም የተኻፈቱን። የተኻፈቱን ያኒ በቃ ድምጻቸው ዝቅ አድርገው ሰው እንዳያቸው እንዳያሰማቸው። አላ የድኹለንሃ ይህ ነው አልኳችሁ። ያኒ አሁን የተስማሙት ምስኪኑ ምስኪን ህዝብ ከእህሉ እንዳይወስድ አይደለም የተስማሙት። ላ አላ የድኹለንሃ አንድ ምስኪንም እግሩ እዚህ መርገጥ የለበት። ተመልከቱ እንዴት ምን አይነት ትንኩልና ነው። መግባትም ራሱ ከለከሉት። አላ የድኹለንሃ ልየውም አለይኩም ምስኪን አንድ ምስኪንም እዚህ እግሩ መርገጥ የለበትም አሉ። 180 ዲግሪ ማለት እኮ ነው ወንድሞች። አባታቸው ምስኪኖች በየአመቱ ለሀያ አመት ቀጠሮ እያደረገ በየአመቱ የከተማው ምስኪን ይጠግብ ነበር በዛ እርሻ። እሺ እነዚህ ልጆች መጥተው አኒ ለምሳሌ ያኒ ግማሹ ይስጡ ወይም ደግሞ ያኒ ቀለል ያለ ይስጡ፣ እንደዚህ ቢሆን እንኳን ደህና ነበር። ላ 180 ዲግሪ ጨርሶ እንኳን መስጠት መሬቱም ምስኪን መርገጥ የለበትም አሉ። አላሁ አክበር። ፈንጠለቁ ወሁም የተኻፈቱን። አላ የድኹለንሃ ልየውመ ዓለይኩም ምስኪን። ወገደው ተነሱና ጀመሩ ጉዛቸው። ዓላ ሐርዲን ብዳል ዓላ ሐርዲን ቃድሪን እንችላለን። ማን ነው ዛሬ እንትን የሚያሸንፈን? ማን ነው የሚከለክለን? መሬቱ የኛ ነው፣ ሀብቱ የኛ ነው ብለው ያኒ ሰው አመሉ ሐርድ። ሐርድ ማለት በነፍሳቸው ተማምነው በጥሞናና ምንም አይነት ሳይፈሩ ተነሱ ማለት ነው። እንችላለን ሐርዲን ቃድሪን ማለት የኛ ቁድራ ማን ነው የሚነካው? እንችላለን ብለው ተነሱ። ወገደው ኢላ ቡስታኒሂም ወሁም ሙሰሚሙን ዓላ መንዕ ልመሳኪን ምን አድኹል ኢላ ልቡስታን ወዓላ ሕርማኒሂም ምን ሐቅህም ወሁም የظኑነ አነሁም ቃዲሩን። እንግዲህ የظኑን ዓሊሙን እኛ እንችላለን። ዛሬ ማን ነው የሚነካን? ገንዘቡ የኛ ነው፣ መሬቱ የኛ ነው። ሰው ደግሞ አይሰማም። ሌሊት ነው ተነስተን የመጣ ነው። ማን ነው የሚችለን አሉ። አነሁም ቃዲሩን ዓላ ዛሊክ ዓላ ሐርድን ዓላ መንዕን። አልሐርድ ፊ ልቃ የኩኑ ቢማዕና ልቀስድ ወልመንዕ። እሺ እንደዚህ ካሉ በኋላ ፈለማ ረአውሃ ከቤታቸው ተነስተው የአንድ ግማሽ ሰዓት ርቀት ሊሆን ይችላል። እዛ ከደረሱ በኋላ የእርሻ ቦታቸው ሲያዩ فلما رأوها قالوا إنا لضالون. يقولاتشو لمن دزيها لتاك قالاتشو مريتو رشا بثاتشو لملم جرين فرافري تأف سندي ماشلا غمن تمات ام بوتيتو بزو ام يبقى لبتنا جرين اتكتوشو سيوزا ووزو بتعم دستي من نبر اهون سيايوت አመድ ጥቁር አመድ ባሩድ ባሩድ የሚሸት እሳት እሳት የሚሸት መሬት አገኙ። እውነታቸው ነው፣ ይህ መሬታችን አይደለም አሉ። አይወራባካችሁ ተሳስተናል፣ ምን ነው ሰከር እንዴ? ወደ መሬታችን አይደለም የመጣ ነው፣ ወደ ሌላ ነው የመጣ ነው አሉ። ፈለማ ረአውሃ ቃሉ ኢና ለዳሉን ጠፍተናል አሉ። አንዱ ምን አለ ብለም በተመለከተና አይ እናንተ ምንድን ነው የምትጠፉ? መሬት ውስጥ ነው መግቢያው ይህ ነው። 20 ዓመት የገባንበት እንትን አይደለም መሬት እርሻ ቦታችን እሱ ነው። ምን ነው ዝም ብላችሁ ሞኞቻችሁ ነው? እንዴት ነው እሱ ነው? بل نحن محرومون الله كم بك الوسدة الله قطان قطان قطات نوي لمسكينا نسطم سلالن يا اباتاچن منجد سلتون تقطنال انجي عقاب ورد انجي مريتو ما سو نو علاچو يا سويو عقل نبر كامستو اندو عقلنا الله ميفرا سو نبر كنسو ይህን ነገር ሲያስቡ መጀመሪያ ሲያስቡ ምክር አቅርቦ ነበር። እባካችሁ ለምንድን ነው የአባታችን መንገድ የምንተወው? ረ ሱብሃንአላህ በሉ አስተግፊሩላህ በሉ ብሎ ይመክራቸው ነበር። እምቢ አሉት እና ምንድን ነው አንተ ደግሞ የአባታችን አባታችን የምትለው? አባታችን ተሳስተዋል እኮ። ረ እባካችሁ አላህን ጽድት አድርጉት። አላህ የረዘቀን ለአባታችን የረዘቀ ለእኛ ደግሞ የበለጠ እንዲረዝቀን የአባታችን መንገድ እንከተል የሚል መካሪ ከአምስቱ አንዱ ነበራቸው። እምቢ ያሉት እሱ ነው። በል ናሕኑ ማሕሩሙን ያለ እናንተ መሬታችን አይደለም የምትሉ እሱ ነው መሬታችን ነው። ግን አላህ ቅጣቱ አወረደ። ቃል አውሰጥሁም ያኒ አዕቀልሁም አምሰልሁም አለም አቁል ለኩም ለውላ ትሰቢሑ እኔ እኮ ብያችሁ ነበር አላህን በጽዳት ጥሩት ወይም ደግሞ ሰቢሑ ሊላህ እስተግፊሩ ብያችሁ ነበር። ይህ ሀሳብ ጥሩ አይደለም ብያችሁ ነበር መክሬያችሁ ነበር። እምቢ አላችሁን አይደለም? ቃል አውሰጡሁም አለም አቁል ለኩም ለውላ ትሰቢሑን ቀጥታ አሁን ወንጀላቸው ስህተታቸው አወቁ፣ ወደ ልባቸው ተመለሱ። ይህም ትልቅ ቁም ነገር ነው ወንድሞች። ወላሂ ዑለማዎቹ ምን አሉ ይህን ነገር ሲፈስሩ? ደግነቱ ቀጥታ ከወንጀላቸው ተጸጸቱና ተመለሱ። የማያደርግ ስንት ሰው ነው ተንቀባርሮ በቃ ማንም አይንካኝ እኔ አልሳሳትም። ኧረ እባክህ ጥሩ አይደለም ያደረከው ማን ነው ያለ አንተ ደግሞ ዘወር በል የሚል እኮ አለ። እነዚህ ግን قال أوسطهم ألم أقل لكم لولا تسبحون قتا قالوا سبحان ربنا إنا كنا ظالمين ونتهنا وندماتشن إنيا تساستنا ظلمنا يزلمنا ودمو راساتشن يزلمنا نا لمسكين بمزلماتشن راساتشن يزلمنا إنا كنا ظالمين لكن إمي قرماتشو እኛ ወንጀለኞች ነን ከማለታቸው በፊት ቃሉ ሱብሃነ ረቢና አላህ ሱብሃነ ወተዓላ ለአባታችን የሚረዝቀው የነበረ ንጹህ ጌታ አሁንም ንጹህ ጌታ እንላለን። መጀመሪያ አላህን አጸዱ፣ ከዛ በኋላ ወንጀላቸው በወንጀላቸው አረጋገጡ ማለት ነው። ጠይብ ነዘሁ አን አን የኩነ ዛሊመን ፊማ ፈዓለ አላህ ሱብሃነ ወተዓላ እሳት የሆነው ንፋስ በመልቀቁ አልዘለመም ማለት ነው። ቃሉ ሱብሃነ ረቢና ማለት አላህ የሚገባን ቅጣት ነው የሰጠን እንጂ ዘልሞን አይደለም አሉ። ወአቀሩ ዐለ አንፉሲሂም ቢዙሉም ፈቃሉ ኢና ኩና ዛሊሚን ቢመዕና ነዓም ቢመንዕና ልመሳኪን። ወንድሞች እዚህ ላይ በህዝቡ ይውረድ ይህ እንጂ አንድ ሰው ለምሳሌ ባህር ልእስላም አንድ ነገር የምስኪን ገንዘብ ትበላለህ፣ እሺ። እንደገና ባለደረባ አለህ የን ሽርክነት ደግሞ እዛ ደግሞ ያኒ አንድ ነገር በሌብነት ነገር ትወስዳለህ፣ ሰውን ትሰድባለህ፣ ወይም ሰላትም ታሳልፋለህ። ይህ ሁሉ ተጠቅልሎ አንድ ሰው ይመጣና ይመክርሃል፣ ያ ባህር ልእስላም እየተሳሳትከ ነው፣ ሰላት አትሰግድም፣ እንደገና የሰው ገንዘብ በልተሃል፣ እንደገና አጎትህ ልጅ በአንተ በጣም ነው የተቀየመው ብሎ ሲመክርህ፣ አንተ ደግሞ ምንድነህ ጨምላቃ ዘወር በልባክ እኔ እኮ ነኝ እኔ ታውቃለህ ባህር ልእስላም እኔ እኮ ነኝ ብሎ የሚንቀባረር ብዙ ሰው አለ። ላኪን እነዚህ ምን አሉ? ሱብሃነ ረቢና ኢና ኩና ዛሊሚን። طيب ይህም በማለታቸው ውጤት አለው? አረ እንዴት ውጤት አለው? ውጤት ትልቅ ውጤት ነው ያገኙ። ቃሉ ያ ወይለና ኢና ኩና ጣጊን። ጣጊን ማለት ትዕቢተኞች ሆነን፣ የእኛ ትዕቢት ድንበሩ ጣሴ። ጠይብ አሳ ረቡና ተመልሰዋል። እንግዲህ አሁን ወዴት ነው የተመለሱ? ካሁን ከስንት ደቂቃ በፊት ኡሙ ሲያም ያለችው ነው ረበና ካንተ ቅጣት ወደ አንተ እንሸሻለን። ነቢያችንም ይሉ ነበር አላሁመ ኢኒ አፊሩ ሚንከ ኢለይክ፣ ካንተ ሸሽቼ ወዴት ሄዳለሁ? ወደ አንተ እንመለሰው። በሌላ አነጋገር ከቅጣትህ ሸሽቼ ወደ ረሕመትህ እሸሻለሁ ማለት ነው። ኢኒ አልጀኡ ኢለይከ አልጀኡ ሚንከ ኢለይከ ያኒ ካንተ ሸሽቼ የምሄድበት ቦታ የለም፣ ወደ አንተ ነው የምመለሰው። እነዚህ ደግሞ ምን አሉ? ቃሉ ያ ወይለና ኢና ኩና ጣቂን አሳ ረቡና አንዩብዲለና ኸይረን ሚንሁ ሚንሃ ኢና ኢላ ረቢና ራጊቡን። አላህ ስብሃነ ወተዓላ ምን አለ? ከዛሊከ አልዓዛብ። እንግዲህ ተመልከቱ ወንድሞች፣ ይህ ለእኛ ነው ያፈነገጠ የጠመመ የከፈረ ከአላህ ጋር የተጣላ እንደዚህ አይነት በአዱንያ ቅጣት ይመጣበታል። እሺ በዛ ያርፋል ቅጣቱ? ላ ከዛሊከ አልዓዛብ። ተውባ ካላለ ወላ ዓዛቡ ልአኺረቲ አክበር ለው ካኑ ያዕለሙን። ተውባ ያለ ሰው አልሐምዱሊላህ ጥሩ ነገር የጠፋበት ተውባ ካለ ወደ አላህ ከተመለሰ ጥሩ ነገር ይተካለታል። አላህ ስብሃነ ወተዓላ ይተካለታል። እውነት እንዲያውም የበለጠ አድርጎ ነው የሚተካለት። እና ከዛሊክ እንቢ ያለ ያፈነገጠ ግን ከዛሊክ ያ ቁረሾች ነገር እኮ ለቁረሾች እኮ ነው። እናንተ ከሙሐመድ ሰለላሁ ዐለይሂ ወሰለም ጋር ያላችሁ በጣም የከፈራችሁና ወንጀላችሁ በጣም ድንበሩን የጣሰ ተጠንቀቁ። አዛቡ እንደዚህ ነው በአዱንያ። ወላ አዛቡ ልአኺራ አክበሩ ለው ካኑ ያዕለሙን። ثم رجعوا إلى أنفسهم فقالوا عسى ربنا أن يبدلنا خيرا منها إنا إلى ربنا راغبون. قال عبد الله بن مسعود، سيدنا عبد الله بن مسعود من أهلو، بلغني أن القوم أخلصوا، يعني وريو ودنيا متالي سمتنال النزا هزب النزا سوش أمس سوش وندماتوش ماتنو በጣም ተጸጸቱ፣ ቆጫቸው፣ ወደ ትልቁ መስመር ተመለሱ። ያ ረቢ አፉ በለን እኛ ካሁን በኋላ እንትና አንሳሳትን ብለው አኽለሱ። ወአረፈ አላሁ ሚንሁም ሀዘ ልእኽላስ ወስድቅ። አላህ ደግሞ በልባቸው ያለ መጸጸትና መጥፎ እንዳደረጉ አወቃቸው። ፈአብደለሁም ቢሃ ጀነህ ዩቃል ለሃ አልሐይዋን الحيوان متبالو فيها عنب يحمل البغل منه عنقودا واحدا كذا هلا من ستاتش الله سبحانه وتعالى عند يوين فري يعني من يميحل دنقا يميحل نقر ستاتش يعني ينبرو اتكلتنا ينبرو فرا فري وجه كنبرو بات يبلت وتلعلك تلعلك هنو فرتايل هنو بك اوتو مالتنو هكذا يقول ابن مسعود بلغنا أن القوم أخلصوا وعرف الله منهم الصدق فأبدلهم بها جنة يقال لها الحيوان فيها عنب يحمل البغل يحمل البغل سبحان الله العظيم ويني زبيبنا ويني يمي بقلو أهيا يشكمون برالو بتعم تلالك انتن ستاتشو مالتنو. طيب رسالة للأغنياء لهبتاموتشو تلك ملكتنو يهون دموتش ነቢያችን ሳሰለም ምን አሉ መሰላችሁ? ይህን ነገር ሲከሰት ምን አሉ? አዩሃል አግንያ አሉ ነቢያችን፣ ሐስኑ ብሳድ ሐስኑ አምዋለኩም ቢሰደቃ አሉ ነቢያችን። እናንተ ሀብታሞች የእናንተ ሀብትና የእናንተ ገንዘብ ሐስኑሁ ክትባት አድርጉለት። ሐስኑ ማለት ክትባት፣ ለምሳሌ ከኮሌራ ክትባት፣ የኢንፍሉዌንዛ ክትባት፣ የማላሪያ ክትባት አለ አይደለም። ያ ክትባት ካደረክ ማላሪያ አይዝህም። ያ ክትባት ካደረክ ኮሌራ አይመጣብህም። ለምሳሌ አንቲ ኤድዝ አንቲ ምናምን መርፌ ከወሰድክ በሽታው አያጠቃህም። ነቢያችን ምን አሉ? ገንዘባችሁ በሰደቃ አርጋችሁ ክትባት አድርጉለት፣ እንዳይጠፋ፣ እንዳይሟሟ፣ እንዳይቃጠል ክትባት አድርጉለት ለገንዘባችሁ። ክትባቱ ምንድን ነው ያ ረሱሉላህ? ሰደቃ ነው። ተሰደቁለት ማለት ነው። አላሁ አክበር። በሶስት ቃላት ኮን አሳጠሩት ነቢያችን። ሐስኑ አምዋለኩም ቢሰደቃ። ወላሂ ይህን አይነት ፍልስፍና ማንም ሰው ሊለው አይችልም። በእውነት በእውነት የሜዲካሉ ነገር በእንትኑ አመጡት ነቢያችን ሰለላሁ ዐለይሂ ወሰለም። ኢዘን ይህ ነገር ተከሰተ። ወቅሰትን ኡኽራ የቁል ስብሓነ ወተዓላ سبحان الله عندما سألت ستات بسورة النحل الله سبحانه وتعالى من إلال وضرب الله مثلا قرية عند كتما نبرش عليه الله سبحانه وتعالى عند أقر نبر كانت آمنة مطمئنة يأتيها رزقها رغدا من كل مكان تملكتك ألا تكون دي تتردروا يه أقر ويمين يتشيه تلك كتما نبرش نا الله سبحانه وتعالى እንዴት የመሰለ ጸጋ፣ ሰላም፣ አማን፣ የሚበላ የሚጠጣ ተዝናንተው ይኖሩ ነበር። ቃላቶቹ ተመልከቱ ወንድሞች፣ ካነት መጀመሪያ አሚነተን ሰላም ነበር፣ ሙጥመኢነተን ከማንም ነገር አይፈሩም። ከእንስሳ ነው፣ ከጠላት ነው፣ ከሽፍታ ነው፣ ከበሽታ ነው፣ ከጦርነት ነው፣ ምንም ሙጥመኢና እፎይታ ያለው ኑሮ ይኖሩ ነበር። ከዛ ያእቲሃ ሪዝቁሃ ያዕኒ የነሱ ርዝቅ እንዲያውም ብዙ አይሰሩም ነበር። ደሞ የነሱ ምርት ብቻ ሳይሆን ከመላው ዓለም በቀኝ በግራ በሰሜን በደቡብ እዛ ይፈስ ነበር፣ ርዝቅ በጣም ይፈስ ነበር እዛ። ያእቲሃ ሪዝቁሃ ረገደን ተኝተው ሳይጥሩ ሳይለፉ ተኝተው ይበሉ ነበር። ሚን ኩል መካን የሚመጣው ርዝቅ ከሁሉ ቦታ ነው የሚመጣላቸው የነበረ። የጀማ እኔ ልንገራችሁ ስለ ሳዑዲ አረቢያ። ሳዑዲ አረቢያ ኒንጃ የሰይድና እብራሂም ዱዓ ይመስለኛል፣ ምን እንደሆነ አላቅም። ታውቃላችሁ እኔ በስንት አለም ሄጅ አለሁ ወላሂ በስንት በስንት አገር ሄጄ እንደ ሳውዲ አረቢያ የምግብ የኑሮ ርካሽ እንትን የለም ነው የምለው። እኔ እንዴት እንደ ትለኝ ምንክን ትለኛለህ፣ ግን እኔ ልንገርህ የስኳር አይነት ታውቃላችሁ? ከአስር በላይ ስኳር አለ እዚህ ሳውዲ አረቢያ። የስኳር አገር አይደለችም። ምንም ስኳር የሚዘራ መሬት የላትም። አስር አይነት በየአይነቱ ስኳር ይመጣል እዚህ። የረከሰ ደግሞ ስኳር ነው እዚህ፣ በጣም ርካሽ ነው። በሳውዲ አረቢያ በኪሎ ማትገዛም፣ በኪሎ አይገዛም ሰው። ምንድን ነው ኪሎ ሁለት ኪሎ ማይፋ በኪስ ነው። በኪስ አስር ኪሎ እንደዚህ የሚሆን ወላሂ በስምንት ብር እንገዛው ነበር። አስር ኪሎ በስምንት ሪያል አሁን ሀያ ምናምን ደርሰዋል አይደለም 30 ደርሰዋል። አሁን 30 ማለት ለአንድ ኪሎ ያኒ ሁለት ብር ምን ማለት ነው? ምርጥ የሆነ ስኳር። ሌላ ሌላ ለምሳሌ ዱቄት ብታይ፣ ስጋ ብታይ፣ ምን ብታይ በሙሉ መንግስቱ ደግሞ ይደግፋል። መንግስቱ ሀብታም ስለሆነ ያኒ እቃው ሲገባ ወደዚህ እሱ እንትን ምንድን ነው የምትሉት እርዳታ ያደርጋል። አላኩል ሀም ማለት ነው። ስሜትህ የፈለገው ምግብ በሳውዲ አረቢያ አለ። ከእስራኤል ከንትኑ ከፈላስጢን በየአይነቱ ፍራፍሬ ይመጣል እዚህ። ከአሜሪካ ሳይቀር ከቱርኪያ ሳይቀር በየአይነቱ ፍራፍሬ፣ በየአይነቱ ስጋ፣ በየአይነቱ እንትን ሱቅ ሞልተዋል። በቃ እንደዚህ እና በራብ የሚሰቃይ ሰው አለ የሚባል በሳውዲ አረቢያ በህልምም ታይተው አያውቅም። እና ምንድነው የምላችሁ፣ ይህ ነገር ለፊትና ሊሆን ይችላል። ይህች ከተማ አሁን አላህ የጠቀሳት በሀዲህ ሱራ የጠቀሳት እንደዚህ እንደዚህ ሳይሆን ከዚህ የበለጠ እኛ እንኳ ከዚህ የሚቀራረብ ነገር አለም። ግን አላህ የገለጻት ተመልከቱ፣ ካነት አሚና አማን ሰላም ነበር ሙጥመኢና እፎይታ ምንም አይነት ሰው ከጉንዳም አይፈራም ከጉንዳንም አይፈራም ከእባብም አይፈራም ከአውሬም አይፈራም ያእቲሃ ሪዝቁሃ ሪዝቃ ደግሞ በየአይነቱ ከመላው ዓለም ይጎርፋል እዛ ረገዳን ተኝተው ሚን ኩል መካን ከሁሉ ቦታ ይመጣል እንትኑ ፈከፈረት ቢአንዑሚላህ ይሁላችሁ ይሁሉ ሰጥቶ አላህ ከዛ መንቀባረር ኪብሪያ ገጥረሳ ዝኑብ ማዕስያ አበዙ ኩፍር ሽርክ አበዙ ፈከፈረት ቢአንዑሚላህ አላህ በሰጣቸው ኒዕማ መክፈር ጀመሩ ምን አደረገ አላህ ስብሐ ወተዓላ فأذاقها الله لباس الجوع ጥጋብ የነበረው የእንትኑ የራብ ልብስ አለበሳቸው ታይቶ የማያውቅ ራብ መጣ والخوف ታይቶ የማያውቅ ፍራቻ መጣ ከእንስሳ ትፈራለህ ከአውሬ ትፈራለህ ከጠላት ትፈራለህ ከበሽታ ትፈራለህ እንደዚህ መጣ بما كانوا يصنعون በሚያደርጉት ነገር አላህ ጀዛቸው ከፈላቸው ይላል ስብሓን ወተዓላ ኢዘን ይህ ነው እንግዲህ ቅሳው ከዛ ቀጥሎ ኢነ ሊልሙተቂና ብሎ ይጀምራል ይህ ነገ ደርሳችን ይሆናል አሁን ግን በዚህ እናበቃና እስቲ እናንተ ደግሞ ምን ትምህርት ወስዳችኋል ምን ፋይዳ ወስዳችኋል እናንተ ማይኩል ስጣችሁና እናንተ ጨምሩበት ነው ምለው አላህ ስብሓን ወተዓላ ነስአልሁ አን ይፈሂመና አልቁርአን ወአን ላ የጅዓለና ዕብረተን ሊናስ ለሰው አርአያ እንዳያደርገን አላህ የመጥፎ አርአያ ማለት ነው ለምሳሌ ከተማ ለኛ ትልቅ ትምህርት ሆነዋል አይደለም አዎ እኛ ግን ለሌላ ሰው ጥሩ ትምህርት ያድርገን መጥፎ ትምህርት እንድንሆን አያድርገን አላህ ሱብሃነሁ ወተዓላ ለሰው ዒብራ እንዳያደርገን ያኒ በእኛ ቅጣት ወርዶ ከኛ በኋላ የመጡ ደግሞ የሁላችሁ እንዴት ቅጣት አወረደባቸው እንዳንባል አላህ ከዚህ ነጃ ይበለን እላለሁ ኢንሻአላህ ማይክ ፍሪ السلام عليكم ورحمة الله وبركاته الحمد لله رب العالمين وأصلي وأسلم على خير خلق الله محمد بن عبد الله صلوات الله وسلامه عليه وعلى آله وصحبه وذرياته ومن تبعهم بإحسان إلى يوم الدين ونحن معهم بحوله وقوته فسبحان الله عما يصفون أما بعد السلام عليكم ورحمة الله وبركاته واندموش الناهتوش اندمنا مشاتش اندمنا رفداتش انقدي اندم التايوت كأني هدال ليلتي متال ليلتي هدال كأني متال ادمياتشنم ازا اندورك اتيتا تكالا لنو الله نجاي بل انقدي الله حسن الخاتمة يستن والله زمانو يسفر الواندموش እንዴት እንደሚሮጥ ማድሪ በሰዓት ስንት ኪሎ ሜትር ነው የሚሮጠው ያለው ይህ ዘመን ገና ሐሙ ጁምዓን እንላለን ዘወር ብለን ወደ ቀኝ ወደ ግራ ሳንዞር ሌላ ጁምዓ ይገባል እንደገና ሌላ ጁምዓ እኔ አንዳንድ ጊዜ ምን እላለሁ እውነታቸው ነው ረሱ ሰለም የቂያማ ቀን ሲቀርባሉ አንድ አመት እንደ አንድ ወር ይሆናል አንድ ወር እንደ አንድ ሳምንት ይሆናል አንድ ሳምንት እንደ አንድ ቀን ይሆናል አንድ ቀን ልክ እሳት ለኩስ እሳት ትናርገ እስከምታጠፋው ያኒ የአንድ ቀን ጊዜ ይወስዳል አባባላቸው ምንድነው ሰው ሳይታወቀው ጊዜው እጥፍጥፍ ያለ ይሄዳል ይገርማል አሁን ልጄ እኮ 15 አመት ደርሰዋል ይላል ማሻአላህ ማሻአላህ ጎብዘዋል ጎርምሰዋል ይባላል የሱ እድሜ ግን ይረሳል የሱ የተናገረው ሰው እድሜው 15 አመት እንደጨመረ ይረሳል የሚገርመው ነው አንዱ ዓለም ምን ይላል መሰላችሁ አንድ ህፃን መጀመሪያ ሲወለድ አዳድ ብትሰጠው አሉ አዳድ ታውቃላችሁ አዳድ ይህ ቆጣሪ ማለት ነው ቆጣሪ አውቶማቲካሊ የሚቆጥር ዝም ብሎ 1 2 3 4 5 6 7 እንደ ሰዓት እና ይህ አዳድ

ከመተኛት በፊት ከቀረሃት عذاب القبر سنت سو بعذاب القبر سيدبدب سيتشفچف سيسق اي اسات سيقاتل يهچ سورا تماغوتا تماغوتا كعذاب القبر تادن حلش معناتنو ስለዚህ ይህችን ሱራ እንግዲህ መጀመሪያም ተናግረናል እና እንትናርግ እንጠብቃት ወንድሞች ቆይ እስቲ እንትናርጋ